السلام عليكم ورحمة الله وبركاته. حديثون يعلو النبياتشن حديث من الهلال إذا أذن المؤذن قولوا كما يقول كما يقول المؤذن إلا إذا قال حي على الصلاة قل لا حول ولا قوة إلا بالله ين حديث يعملك كتو من دنو تقلال لا يأذانو قداي لكن السن دالو نمتلو حديثو يميلو أذانو المؤذن يميلو بلو حي على الصلاة سلقن لا حول ولا قوة إلا بالله بلو إلى ይህን የሚያከርስ ሌላ ሀዲስ የለም። ግን አንዳንድ ዑለማዎቹ ለለሽ ምናምን ይላሉ። ላኪን ከሀዲሱ አንውጣኛ ሙአዚኑ የሚለው በሉ ስላለ እንደ ሙአዚኑ እንላለን። ተሐውለ ወላ ቆተ ደግሞ በሐያ ረሰለ እንላለን። ኢንሻአላህ ማይክ ፍሪ። ሰላም አለይኩም ወራህመቱላሂ ወበረካቱ። ድምጽ ይሰማል? السلام عليكم ورحمة الله وبركاته. أوكي جزاكم الله خيرا. أنا متأيّة كفلك كتلت زيتو شيء في كراك ربتنا برد إياكين إن شاء الله. عند هذه من تلالج ما هون بالو عمدت من عمي مشت كهونة. أنا مستعري بالا كموتة من نور سورسو لإنيا حرام يهون السونا حرام يسرنجي إنيا حرام مستلم جبا عن شلم تلالج ያቺኛው ደግሞ እንደዛ ሊሆን አይችልም حرام ነው ትላለች እና እዚ ላይ ምን ይላሉ ከሞተ ባሏ حرام ነው እነሱ ለልጆቿና ለባለቤቷ የሚወርሱት ወርስ መጣጥ የሚሸጠው ሰውዬ ማለት ነው حرام ይሆንለታል حرام ይሆናል ወይስ حرام አይሆንም ለነሱ ምንም ችግር አይገብ ችግር የለባቸው ማይክ ፍሪ ኢንሻአላህ ገብቶ ታምሰኔ ጥያቄው ግልጽ ነው ግን ይሄ ጥያቄ ከመጠየቅሽ በፊት እሱ ነው ግዴታ የሸጠ የሚመግባችሁ የሚቀልባችሁ የሚያሳድጋችሁ መጀመሪያ ይሄን ጥያቄ መጠየቅ ነበረበት ከሞተ በኋላ ወርሻው ሐላል ነው حرام ነው ከማለት አሁን እየወራችሁ ነውና እሱ የሚያመጣው የበላችሁ ነው ይሄ ነው እንግዲህ حرام የሚባለው ይሄ ነገር እሱ የሚያመጣው ነገር የምትበሉት የምትጠጡት እሱን መምከር አለባችሁ የሐራም አንበላን ብላችሁ በቃ ከሱ መጣላትም በጣም ቢጣሉ ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ያሉት ምንድነው ያኒ ጅስሙን ነበተ ሚን ሐራም ፈናሩ አውላለሁ ይላሉ ያኒ አንድ የሰው ሰውነት በሐራም የተገለባኮ ቦታው ከጀሃነም ሌላ የለም አሉ ነቢያችን ሰለላሁ ዐለይሂ ወሰለም ስለዚህ አንቺ ከሞተ በኋላ ከመጠየቅ አሁን እንዴት ትበላላችሁ ትጠጣላችሁ ትለብሳላችሁ ብላምን ሁሉ حرام ይያወቃችሁ አይደለም እሱ መጠየቅ አለብሽ መጀመሪያ እሱ ከጸዳ በኋላ የከሞተ በኋላ ራሱ ይጸዳል ገባሽ እህቴ አሁን حرام መብላት ከከለከላችሁ خلاص ወደ حلال ሊሄድ ነው حلال ንግድ ገብቶ ከዛው حلال የሚተውላችሁ حلال ሊሆን ነው እና ይሄን ነገር ለመድረሳችሁ ይሄን ነገር አትርሱ ዋናው እንዲያውም እሱ ነው የምትጠየቁበት አሁን የምትበሉት የምትጠጡት ያላችሁ በህይወታችሁ ነው ከሞተ ነው አንዳንድ ዑለማዎች ምን ይላሉ የውርሻ ገንዘብ ባለቤቱ ከሞተ ገንዘቡ ለወራሹ ጣህር ይሆናል ይላሉ ገንዘቡ ለወራሹ ጣህር ይሆናል ምክንያቱም ወራሹ ምንም አይነት እጅ የለውም በዚህ لكن الناس تجن يوقع شنو هون حرام تسبسبو تسبسون دم يمت آور الناس تتاك الله شو ينجر سلزي الله أعلم الله سبحانه وتعالى نجت دم يلا شو نجت أرجع دم يكبر شو لكم حقوا من وجن الميراث يطهر إذا انتقل من من المورث إلى الوارث يعني كمواشو وده وراشو كذا كتشجعجرة يسأل يلو جن عند نجر دوم ولا نجر اللي موك على باتو يسوي يوم متو بمتو جبيو حرام له ويس كم يسراو عنده متت إنشال ليلام جبيلي نروي شلال الزيلان قدي علماء شو من يلالو يعني يتدبر لك جنزب كهونة جبيو حرام له بلو مكلكل أي أس أس فلقم عندنا منو أبزنيو جبيو من دنو حرام نو حلال نو والله أبزنيو حلال نو جن يعني حرام يكلك كل بطل كتب على كسو مبلات متتات من مية يكلك كل نجار يلم مكناتهم يهودوش يهودوش ريبا يبلون البر بنبي الله صلى الله عليه وسلم جزي بريبا يسرون البر كلهم يهودوش يتوه كانوا بريبا اللي بيسرو لكن صحابة وشو تجابزو هيدو زي يبلون البر سلزي من دونه من له لمسألة عنده أبات ويم أقوت ويم عند زمد علش قبوة بتقام قبوة بينه بريبام يسرال جن سراو نقد بيتنه أهون قبي وبريبانه بقبونه كله ويس أبزنه وبنقدنه بحلالنه الزي لا يدمه مش عن عند مش أنا أسفل لقب ثقب لمساله بيت هيدا اني البلام ربا سلم ربا سوست اني البلام قبو سلم يوست اني البلام خمر سلم يشد اي بالو ليلا غبي كالو مالتينو سلازي يقول له ما ارات اللبت مجمريا غبيو متو بمتو حرام كهونه يهنو انغدي اهوني من نغاغربت يالنو كموموتو بفيت انانتي من يسراچو نو كزي متبوت ينتياك مجمريا من ملس اللبت ين كتملسه ሁለተኛው ጥያቄ እህታችን የጠየቀችው ራሱ ይጸዳል ይሄ አንደኛ ጥያቄ ነው ሁለተኛ ግን እህታችን የጠየቀችው አንዳንድ ዑለማዎች ምን ይላሉ يعني የወርሻ ገንዘብ ከየሚያወርሰው ሟቹ ወደው ሲሸጋገር ይጸዳል ጣህር ይሆናል ይላሉ እና ወደዚህ ከመሄዳችን በፊት ባክሽ يعني ለምሳሌ يهو يهونا نقدر كهونة يا سويو حرام كمبلات مراك اللبت النانتي أدمى كذا الرجع شو النانتي بقى لكن دنتن يعني ككرفة شو كسو والحلال ما هيرو أي كرم على تنو نعم ما يكفي الله السلام عليكم ورحمة الله وبركاته استاذ ان شاء الله يجي جاتنا مؤذنو يعلو بلو عنو سلزي مؤذنو من دنو يعلو حي على الصلاة حي على الفلاة الصلاة خير من النوم علي لبسو تيالش لزي سلكونو يهدرو لبسو سلزي حي على الصلاة سل لحولا ولا قوة إلا بالله تلال لذي لازم دسو تلال لي نعم ما يكفري شباز تلو بله مايك وسد باكه خلاص تلو بل تلو جزيه تطفو مايك فري السلام عليكم استاذ يا جنبي ريبات المتخلص المنظرنا عند ريبات فيه وكاين ياسر في مدقل فلورا بلقوا دمو سل نزل بإسلام تستمروا عند سو مثالي اليوم مكينة نبر مكينة تشهد الله مثل تستوري ميكفر كهونا تشهد او غنزر بلاي موسيقى تشرب لو نبرنا يهي اللي في البحر ساب درجة يقاتل من قلتنا بشكر لما بيك ليانا جزاكم الله خير والسلام عليكم تياكي ودقم يوان قباني تياكي ودقم يوان شاء الله ما يكفرين السلام عليكم استاذ ياكو بالله فوس الربا تستمروا ربا غالب كنيا جنزب وجه هنا كفنوا لو نبر كذا بحالا دمو سل نقد باسلام تستمروا عند سو اقا تشطنا يكفلوا جنزب بي تنش تنش يا درجه يكفل كهونا كواغو متمر يشلال لو نبر انا هي كلتو بحساب درجه هيكاتشو بولتنيا بلك سلك ለምሳሌ እንደውም መኪና ነበር ምሳሌ የሰጡት አንድ ሰው መኪናን በአስር ሺህ ብር ከሸጠውና በስድስት ወር የሚከፈል ከሆነ ዋጋ ትንሽ መጨመር ይችላል ብለው ነበር እና ያ ዋጋ ሲመጣ የእሱ ገንዘብ አይደለም ሲከፈለው ይሆናል እና ይሄ ነገር እንዴት ትንሽ ቢያነራሉ ከሪባው ጋር አይጋጩም እኔ ልንዱ ጀዛኩሙላህ ኸይረን ሰላሙ አለይኩም እሺ ቲያጎ ገብቶኛል ግን በደርስ ነበርሽ ወይ በዛ ደርሽ ደርሱ ከነበርሽ በደንብ እንዲገባሽ ነበር የምፈልገው ግን እሺ ልትገመውና ይሄ አይጋጭም እንዴት ይጋጫል መጀመሪያ ሪባ የሚባለው ነገር በመሸጥና በመለወጥ ሳይሆን በብድር ነው ይሄን መጀመሪያ ወቂ አንቺ 10 ሺህ ተበድርኝና ከስድስት ወር በኋላ አስራንድ ሺህ አርገህ ነው የምትመለሰው ይህ حرام ነው በጣም ሪባ የሚባለው ይሄ ነው የኔን ድክመት ተጠቅመሽ አንድ ሺህ ጨምረሻል ስለዚህ በብድር ሲሆን ነው ሪባ የሚባለው ላኪን እኔ አንድ መኪና ስሸጥልሽ ዋጋው 50 ሺህ ብር ነው ዋጋው አይደለም እሺ መኪና ስሰጥሽ 50 ሺህ ብር በእጄ ላይ መስጠት አለብሽ አንቺ ግን የምትይው በሁለት አመት በአንድ አመት ውስጥ ነው መከፈለ طيب የነገንዘብ አንቺ ይዘሽ የተጠቀምክበት ነው አይደለም እንዴ እና የገደቡ ክራይ አንድ ሺህ ብጨምር ምን ለምን ገባሽ ይብድር አይደለም ይብድር አይደለም አንተ 50 ሺህ አንቺ 50 ሺህ ብር ከፍለሽ መኪና ለመግዛት ስቲ 50 ሺህ ብር ትሰጥኛለሽ መኪናው ሰጥሻለሁ አንቺ ግን ባንድ አመት ካንድ አመት በኋላ ነው ምከፍል ትልኛለሽ አለ طيب እኔ ዘምቤ ወይም ወንጀሌ ምንድነው 50 ሺህ ብር ካንቺ ጋር የሚቀመጠው ንገረኝ 50 ሺህ ብር ካንቺ የሚቀመጠው ምን አደረኩ ነው እኛ ስለዚህ 50 ሺህ ብር እኮ ላሰራው ይችላልው እንደውም ጎበዝ ከሆንኩ ባንድ አመት 50 ሺህ ብር ላተርፍለት ይችላልው ገንዘቡ ግን አንቺ ያስሽውዛ የገንዘቡን ትሩክ እንደ ክራይ አስቢው ክራይ ገንዘቡ ተከራይሽዋል ለክራይ 1000 2000 ብጨምር ምንም ነገር የለውም ሪባ የሚባለው ግን በብድር ነው አንድ ደሃ ሰው መጥቶ አበድረኝ ይላል አበድርሃለሁ ግን 1000 ጭምር ነው የምትከፍለው ትላለህ እና ሁለቱ ለይተን ብናያቸው በጣም አይጋጩም እንደውም አይመሳሰሉ ና ማይክሮ السلام عليكم ورحمة الله وبركاته دمسي درسي يا جماعة السلام عليكم بارك الله فيكم أحبكم الله خيرا أستاذ أستاذ جنيت إياكي أو تنانتنا أبنى برا ودرسنا سؤالاتنا እና ያው ራሴን ወክዬ ነው ለራሴ የማደርገው ነገር ነው እንጠይቀው ኡስታዝ አሁን ሶላት እኔ አሁን ለምሳሌ ሶላት በውዱእ ነው ወቅቱ መድረስ ያለበት ልክ ሶላት ሳይደርስ በፊት ውዱእ ከሌለ በጣም እጨናነቃለሁ ሶላትን በውዱእ ነው እኔ የምጠብቀው ኢንሻአላህ ግን ይሄ በንያ ውዱእ አድርጌ ሶላት ወቅቱ ሲደርስ ሶላት ላይ ቆማለሁኝ ግን ሶላት ከቆምኩ በኋላ አንዳንድ ወስዋስ ነገር ለምሳሌ ተረክተን ከቆምኩ በኋላ ልክ ሶላት ላይ ያለው አልመስልም ሌላ ቦታ ሂጄ በቃ ሶላትን ትቼው ማለት ነው ከዛ ሩኩ ስወርድ ወይም ደግሞ አተሃያት ሳስር ልክ ሶላት መለስና ነፍስዬን እመልሳታለሁ እንደምንም አድርጌ እና አሁንም ረሳለሁ አሁን እንደዚህ በቃ ሰይጣን በመሃል ላይ አላህ ያንሳልን እዚህ አይነት ነገር አለ እና መጀመሪያ በነያ ነው አላህ ይቀበለናል ወይስ በመሃል ላይ እንዲህ እየረሳነ እንደገና እየተመለስነ በብዙ ሙሽክላ ነገር የሰገድነው ሶላት እንዴት ነው ስትቀበሉ ኡስታዝ አንዱ ይሄ ነው ሁለተኛው ከዛው ልቀበል ነው ብዙ ጊዜ ደግሞ አንዳንዴ ማለት ነው ዱዓ ሳላደርግ እነሳለሁ ልክ አሰላሙ አለይኩም ግን በጣም ደስተኛ አይደለሁም በአንዳንድ አጋጣሚ ሶላቱ ሶላት አይመስለኝም ዱዓ ሳላደርግ ከተነሳው ማለት ነው ይሄ እንዴት ነው ከሶላቱ ጋር ተቀባይነት አለው ወይስ እንዴት ነው ኡስታዝ ጀዛኩም ላህ ኸይረን ባረከላሁ ፊክ አሰላሙ አለይኩም ወራህመቱላሂ ወበረካቱ እሺ በጥያቄ አንድ የምታረም ቃል አለ እሱ ለሁሉም ነው ላንተ ብቻ ሳይሆን ይሄ ሶላት ተቀባይነት አለው የለውም ይሄ እንኳን እኔ ታላቁ ሙፍቲም በል ነቢያችን ራሳቸው ሊመልሱች አይችሉም ተቀባይነቱ አላህ ብቻ ነው የሚያውቀው የሰላት ይቀበለዋል አይቀበለውም የአላህ ጉዳይ ነው አይደለም ላኪን ጥያቄው ምንድነው የሚሆነው ይህ ሰላት ትክክል ነው ትክክል አይደለም ስንት ትክክል ሰላት እኮ አላህ የማይቀበለዋል ትክክል ሰላት አላህ የማይቀበለዋል ምክንያቱም እሱ የሚያውቀው ነገር አለ ስለዚህ ይህ ሰላት ትክክል ነው ትክክል አይደለም ብለን እንጠይቃለን ወንድሜ አንድ ነገር አለው እንትን ንያና በሰላት ውስጥ ወስዋስ ሁለቱም አይገናኙም ሁለቱም ሁለት ፋይል ናቸው ንያ በመጀመሪያ ደረጃ ውዱእ ስታደርግ ያደረከው ንያ ለሰላቱ አይበቃም ምክንያቱም ምን አሉ አወር ብራት ሩክን አንዱ ንያ ነው ንያው ከተክቢረት الاحرام መያያዝ አለበት አላሁ አክበር ከማለት በፊት ወዲያው ነው نية ترقنا الله أكبر نجي ودو ستا درق نية كده السماء هلو سو ودو سيا درق لمن دنو ودو إما رقونا بس قرأت لمن دي سو أي خونم أي بك أبلا صلاة سلزي صلاة قمه الله أكبر كمالة المفيد يو نية يمتقال ودياونو الله أكبر يمتقال ولدتم تعيزونهم يمتقال بتلي الإمام الشافعي الإمام الكبير الشافعي يقول بنيانا بالله أكبر ያንድ ንግግር ጋፕ ወይም ደግሞ እንትኖ ቦታ ከተውክ አይሆንም ይላል ይህ ንያ ነው ስለዚህ ንያ ማለት ወደ ሰላት የሚያስገባ ነው ችግርህ ግን አሁን እዛ አይደለም ያለው ችግርህ ምንድነው ሰላት ውስጥ ከገባ ልብህ ከሰላት ውጪ ይሄዳል ይህ ወንድሜ ሁላችን ዑለማዎቹም ማንም ሰው ይሄን በሽታ የሌለበት የለም ይህ ከሌለማ ነብይ ሆነናል ይከለለ እንደ ነቢያችን ሆነና ነቢያችን ሳሰለም ሰላት ውስጥ ሲገቡ ከአዱንያ ወጡ ነበር ከተከ አላህ ተገናኝተው እስር ይላሉ ከዛ እኛ ያለንም ሸላ ይፈልጉን ዓለም ቢሆን يعني በሰላት ውስጥ በሰላት ብቻ ያሰበ በአላህ ብቻ ያሰበ ምሰግድ የለም አልহামዱሊላህ እንደማ አበድማ ሹ ተላግሯል ግን መብዛት የለበትም ከበዛ የሰላቱን አጅር በሙሉ ታርጎ ላጭቶ ነው የሚሄደው እጥጥሩ ክፍ ነው የሚያርገው ሰላቱ እኮ ሰላቱ ትክክል ሆኖ አጅሩ ግን ልክ እንደ ጠጉር ነው የሚላጨው ማለት ነው ስለዚህ በሰላት ውስጥ ከገባን ሐሳባችን ከቁርአን ከተስቢህ ከተህሊል ከተክቢር ከአላህ ጋር መሆን አለብን ይሄ ነው ዋናው ነገሩ እንዲያውም ምን ይላሉ ሩህ الصلاه هو الخشوع የሰላቱ ሩህ ሁሹዕ ነው ይላሉ። ሁሹዕ ማለት አሁን የተናገርከው ነው፣ ልብ ቀጥታ ወደ ሰላት መሄድ አለብን። ወላኪን አልሐምዱሊላህ አላህ ረሕማን ረሒም ነው፣ አዛኝ ነው። ሁሹዕ የሌለው ሰላት ፍርስ ነው ቢል ኖሮ የአንድ ሰው 500 ሚሊዮን እስላም አለ አይደለም፣ ከነዚህ እኔ እንጃ በጣት የሚቆጠሩ ካሉ አላህ ያዕለም። ላኪን ሁሹዕ የሌለው ሰላት ጨርሶ አላህ ያኔ ፍርስ ነው ካለ በጣም ትልቅ ችግር ነበር። ስለዚህ ለዚህ ማረጋገጫ ደግሞ ሱረት አልማኡን ከቀራህ መልስ ታገኛለህ። አላህ ምን ይላል? أرأيت الذي يكذب بالدين فذلك الذي يدع اليتيم ولا تحض على طعام المسكين للمصلين الذين هم عن صلاتهم ساهون فويل ويلاتشو جهنم سفراتشو لو النزاع فويل يو فويل المصلين سجاجتش كوناتشو يمي سجرون هناتشو كويل يمي بالي قالوا ወይሉ ለልሙሰሊን አለዚነ ሁም አን ሰላቲሂም ፊ ሰላቲሂም ብሎ ቢሆን ይላሉ ዑለማዎቹ። ወይሉ ለልሙሰሊን አለዚነ ሁም ፊ ሰላቲሂም ማለት በውስጥ ሰላት ልባቸው ወደ ውጭ የሚሄደው ወዮላቸው ወዮላቸው ይሆን ነበር። ላኪን አልሐምዱሊላህ አላህ ፊ ሰላቲሂም አላለም አን ሰላቲሂም። ልዩነቱ ምንድነው? አን ሰላቲሂም ማለት ዙር ሰግዶ አስር የሚያሳልፍ ወይም ፈጅር የሚያሳልፍ ወይም ደግሞ አንድ ቀን ሰግዶ ያኒ ሁለተኛው ቀን ጥሩ ይሰግዳል፣ ሶስተኛ አራተኛ አንድ ቀን ደግሞ ተሩ ምስምስ ብሎ በቃ ሰላት ያሳልፋል። አንዳንድ ጊዜ ሰዎቹ ፀሐይ ስትጠልቅ ስትልቅ 5 ደቂቃ በፊት አስር ይሰግዳሉ፣ ፀሐይ የወጣች ደግሞ ሰቦህ ፀሐይ የወጣች ይሰግዳሉ። ያኒ በሰላት ችላ ያላቸው አን ሰላት የሚያላቸው። እሺ ቅጣታቸው ምንድነው? ወይሉ ወይሉ ምንድነው? በጀሃነም የሚገኘው ትልቅ ሸለቆ ነው። የጀሃነም ሰዎች እየተቀቀሉ ከስጋቸውና ከቆዳቸው የሚወጣው ቀሻሻ ነገር የተሰበሰበበት ሸለቆ ነው። ከዛ ይቀመጣል ማለት ነው። ማን ነው ይህ? በሰላት የሚጫወተው ሰው ነው። ግን አላህ ሱብሃነሁ ወተዓላ ፈወይሉ ልሙሰሊን አለዚነ ሁም ፊ ሰላቲሂም ፊ ኢን ማለት ነው። ኢን በውስጥ ማለት ነው። በውስጥ ሰላት ሆነው ልቡ ወደ ከሰላት ውጭ የሚሄደው ግን አላህ አፉ ይበለንና በእዝነቱ በረህመቱ ሰላት እንደማያበጥል ነው ዑለማዎች የነገሩ። ግን መብዛት የለበትም፣ ከበዛ በሰላት ውስጥ የለህም ማለት ነው። ስለዚህ ወንድሜ ብዙ አትፍራ፣ አንተ እጥሚናን አርግ፣ ሞክር። በጣም ከሸይጣን ጋር ጥላቻ አብዛ፣ ሞክር ልብህ በሰላት ውስጥ እንዲሆን። ለዚህ ደግሞ ወንድሞች የሚረዳችሁ አንድ ነገር ልንገራችሁ። ለዚህ ሁሹዕ በሰላት እርጋታ በሰላት ለማግኘት የምትፈልጉ ከሆነ የምትቀሩት ቁርአን ተፍሲሩ እወቁ፣ ተፍሲሩ እወቁ። አሁን ለምሳሌ ወይሉ ሊኩሊ ሁመዘት ሉመዛ አለዚ ጀመዐ ማለን ወዐደዳ ስል አንተ ዝም ብለህ ነው የምታነበው። ላ ትርጉሙ ካወቅ ከትርጉሙ ጋር ትጓዛለህ፣ ትራመዳለህ፣ ከትርጉሙ ጋር ያኔ ሪአክት ታደርጋለህ። ችግራችን ምንድን ነው? ቁርአኑ ዝም ብለን እናነበዋለን፣ ትርጉም ግን አናውቅም። ስለዚህ ይህ አንድ ነው። ሁለተኛ ተስቢህ ስታደርግ ሱብሓነ ረቢል አዚም ሱብሓነ ረቢል አዚም ምን ማለት ነው? ካወቅከ አንተ አላህን ያወስክና አላህን የሚገባው ቅዳሴ እየሰጥክ ነው አይደለም? ይህን ነገር ትርጉሙ ካወቅከ ደግሞ ትጓዛለህ። ይህ እኮ ነው ሰሓባ እኮ ቁርአን የሚሉት ጠቅላላ በሰላት ውስጥ የሚሉት ትርጉሙ ስለሚያውቁ በቃ ምን እንደሚሉ ያውቃሉና በሰላት ውስጥ በር። ይህ ትልቅ ነገር የሚረዳችሁ የቁርአኑን ትርጉም የምትቀሩት ቢያንስ የምትቀሩት በሰላት ትናንሽ ሱራ አለ አይደለም፣ ትርጉማቸው ማወቅ። ሁለተኛ ስትገባ ሸይጣን አስርቀህ ግባ። አስርቀህ ማለት ካንተ እንዲርቅ አዑዙ ቢላሂ ምን ሸይጣን ረጂም የረቢ ሕፈዝ ምን ሸይጣን ምናምን ብለህ ገብተህ ለሸይጣን ደግሞ እድል አትስተው ወደ ከሰላት ውስጥ እንደማትወጣ ጥረት አድርግ። አላህ ካንተ ጥረት ነው የሚፈልገው እንጂ ነቢዮች ብቻ ናቸው በሰላት ውስጥ ገብተው በቃ በዛ እልም ብሎ በሰላት የሚገቡ። ግን መብዛት የለበትም ኢንሻአላህ። ኦኬ፣ እንግዲህ ወደ ደርሳችን ሄድና ጠባን ደርሳችን እናንተ አታውቁትም፣ የእሁድ ሁሉ ጊዜ የማይታወቅ ደርስ ነው። لكن ان شاء الله كونجو كونجو درس مهونن هناك عليك بتلي يهود يهود مرت مرت يهونو انتناتشو اوكي اوكي استنجمر مواضيع اعجبتني الى مواضيع اعجبتني يعني الاسطوش اهون املاتشو اتر اتر يا الوارس اسطوش رام بتام يتدنقوا باتشونا بتام يقرغون እና አንዳንዱ ደግሞ መልስ ያጣሁላቸው ናቸው አንዳንዱ መልስ ያላገኘሁላቸው መልስ እየፈለኩ ነው ከስላሙም ከክርስቲያኑም ከይሁዲውም ከምን ከማንም ሰው አቃለሁ የሚለኝ ሰው አንዳንድ ጥያቄዎች አሉ መልስ ህይወቴን በሙሉ ጠይቄ መልስ ያላገኘሁላቸው በተለይ የነሳራ በተመለከተ ነገር ነው እሺ እስትንጀምር አጀበትኒ هذه الايه ወንድሞች ይህችን አያ በጣም ትገርመኛለች ላኪን ይህችን አያ አሁን ከፈሰርኳት በኋላ ሙስሊሞች والله ወደ ስጁድ ወርዳችሁ አላህን ለይቱም በሙሉ ብታመሰግኑ ሲያንሰው ነው አላህ ሱብሃነ ወተዓላ እነዛ ክርስቲያን የነበራችሁ ደግሞ ወደ እስልምና የገባችሁ حقيقةً ህይወት ግንባራችሁ በመሬት ላይ አስቀምጣችሁ ጸሎት ብታረጉ ወይ ዱዓ ብታረጉ አላህ ሲያንሰው ነው ምን አይነት ንዕማ እንደሆነ በጣም ይገርማል በዚህ ጫያ አላህ ሱብሃነሁ ወተዓላ እናንተ እስላሞች አሁን ራስህ ወደ እስልምና የገባህ ይመስልሃል አንተ ክርስቲያን የነበርከውና ያሰለምከው በጉብዝናህና በሽጣራህና ባንተ ወደ እስልምና ላ አላህ ምን ይላል ወለው አንና اننا مالك اني انيا مالك نو الله كبر سمون اكبرو راسون اكبرو نو ميناغرو انا مالك انيا مالك نو انكون الله سبحانه وتعالى اعون يالو نغستات اندزي يالو هيله سلاسه يجارو يعني نغوس نغست يمبارو انتو يا ايتوبيا نغوس ينبرو انيا غرماونتاچن قلماوي هيله سلاسه منامن يلبا انيا እኛ የኢትዮጵያ ንጉሰ ነገስት ملكه الملوك ማለት እኮ ነው የነገስታት ንጉስ سبحان الله العظيم الله بتشنو يميلو ሰውየው ግን ይለው ነበር ኃይለ ስላሴ እኛ ግርማውነታችን ለእርነታችን ማለት እኮ ነው الله ነገር ግርማውነታችን የኢትዮጵያ ንጉሰ ነገስት ምናምን ስለዚህ الله እሱ ብቻ ነው እኛ የሚለው ወይም ደግሞ ያኒ ለክብር ለትዕቢት ሳይሆን አንዳንድ ዑለማዎቹ نحن ይላሉ لكن በትዕቢት መልክ አይደለም የሚሉት على كل حال ولو اننا نزلنا اليهم الملائكه شوف شوف يعني የሰው ልጅ በራሱ ችሎታ እስላም መሆን እንደማይችል الله ከረዳው በተከው ولو اننا نزلنا اليهم الملائكه نذ كفرت الى نبياتنا صلى الله عليه وسلم تتن يسو نبي تتن ملائكه بنوردلاتهم جبريل اسرافيل ميكائيل بقولوا ملائكه بسماء يالو متو اج باج سلام بلو يا ابو انيس يا ابراهيم سراج اني عند املاك نينا بني امن بلو ملائكه بيمتا انت وكلمهم الموتى سبحان الله العظيم سنت ابد هنا يموتوا اباطوቻችን كمهاتቻችን بقولوا شي امد كل شي امد يدرغوا يموتوا كقبر تنستوا متتوا رباكاچو يوم القيامه كونت كونوا انيا يموتن سول جنننا جهنم ايتنال اباكاچو اندنيا انداتهونو يعني بالله املوا الناس قدوا صوموا بلو ከቀብር ተነስተው ወጥቶ ቢነግሩዋቸው ስንት ሆኖ ሁለት መላእክት እመኑ ብሎ ቢለምኑዋቸው ከቀብር ተነስተው አባቶቻችን መጥተው ሁለት ነው ያኔ መቅያማ ይባላል በቀብር ደግሞ ጥሩ ነገር መጥፎ ነገር አለ እኛ ምስክሮች ነን ብሎ ቢናገሩ ሶስተኛ وحشرنا عليهم كل شيء سبحان الله ለሚያለው ተራራ መጥተው እመን ዲለ يعني ونزوش مطو باك ابراهيم سلاج امن بيلي بحروش مطو تسبسبو رباكات شو الله عندنو كمكم وهلا دمو من نساك اللي بلو كل شيء ومطو بمن ردعنا بمتاكو قوانقا بيانا قرر اهو من تفلقا لك ازي استنقروا ملايكا مطو عند የሞቱ ሰዎች ከቀብራቸው አፈር የተቀየሩ ከቀብራቸው መጥተው ነገሩ እሺ እንደገና ተቀላላ አላህ የፈጠረው ነገር ሁሉ መጥቶ በአማርኛ ቋንቋ ወደ እንግሊዝኛ አድርጎ እመን ቢለ ከዚህ በላይ ምን ትፈልጋለህ አንተ ምን አለ አላህ ስብሐተላ وكلمهم الموتى وحشرنا عليهم كل شيء قبلا فتله يتمتعوا بنغرو كل فتره بنغرو يقول سبحانه ما كانوا ليؤمنوا الا ان يشاء الله سبحان الله العظيم الله كان فلقلت يسويو مواجهش متو بنغر ملائكه متو بنغروت ولا ترارا ولا منامن هم متو بميد غباو قنقا بنغروت ما كانوا ليؤمنوا الا ان يشاء الله ولكن اكثرهم يجهلون يا نغر كن كل سوي سطوال እኔ ራሴ እኮ ነው እንትን የገባሁ እስልምና የገባሁ እስላም እኮ ነኝ እኔ የተከው ካፍር አይደለሁም አንተ ደው አትበል በል አላህን አመስግን ከክርስትና ወደ ከሽርክ ወደ ኢማን ያስገባ አባቴና እናቴ እስላም ነበሩ እንደዚህ ያቆየህ አላህ ስብሐታላ ሀበረት ያልቀየረው ለአላህ ምስጋና ይድረሰው ማለት ነው ይሄን አያ ብርብ ታርገ ተፍሲሩ ወስ ገብቼ ሳነብ والله ኔ እንባይ መጣ ምንድነው እኔ አሁን سبحان الله العظيم يا الله ስጦታ ነው እንጂ ስንት እንደኔ ያሉ አብረን ካንደኛው ክፍል እስከ 12ኛ እስከ ዩኒቨርሲቲ እስከምን የተማርነው ሁላችን አንድ አይነት አካል ቆለን ለኔ ሙስሊም አደረገኝ ለነሱ ካፊሮች አደረጋቸው ለኔ ሙስሊም ጥሩ ሙስሊም አደረገኝ ለሌሎች ደግሞ ሰከራ ምናምን ሽርክና ቢድዓን ያርጉ ሙስሊም አደረጋቸው ስለዚህ አንተ አላህ ሲፈልግልህ ነው ወንድሞች እየሰማችሁ ናችሁ ክርስቲያን ነበራችሁ አመስግኑ እስላም ከእስላም የተወለዳችሁ ደግሞ የበለጠ አመስግኑ ፈበተኩም الله الله ቀጥ አርጎ በእስልምና ያስቆያችሁ ብዙ ምስጋና ያስፈልጋል እንግዲህ የገረሙኝ ነገሮች ነው ያልኩት አርእስት ይሄ ነው ايه لبلالو سو بطعم يكرمال يا آيات كما قال صلى الله عليه وسلم بليل حديث من قاله من يريد الله من ما تلو يهجر من يريد الله بخيرا الله يفلق اللت خير يفلق اللت معرفنا الله خير يفلق اللت من قال القوال يفقه في الدين يسلم النات مرتي استمروال اهوني متمارو يا اللاتشو تفسير توحيد فقه سيرة ايه النقر الله يفلق لك حديثه هو في البخاري في مسلم في الترمذي في ماجه يعني حديث صحيح ونوره من قال من يريد الله به خيرا خير يفلق لك كون الله سبحانه وتعالى لان بسو يعلمه في الدين يعني يفقهه في الدين تلقوا شيخ قالوا حديثه خقلبت نوم من هنا من لا يريد الله به خيرا الله خير كان فلق لك جاهل ادركهال لا يفكر بالدين لذلك راسه علم متعلمنا علم موسد ممار راسه يا الله سبحانه وتعالى تكبر بان وندموك سبحان الله العظيم اني اهون ين كومنت ياسفلغوان بطام بطام ايه عندنياو مرافاتشن ويزاري لذلك نحمد الله ليلا ونهارا على ان من علينا سبحانه وتعالى بالاسلام والايمان الشيء الثاني وده الثاني اللي وسداتكم هناك سؤال يا اخوه سالته اكثر من 200 سنه للحاسس 30 عامه يتيقوا تياكي ودنيوچ كريستيانانو تيقواچو اسلاموچو تيقواچو مانم سو ملس يسطني ما يتشل سو نيوم ከ6 ወር በፊት ይሄን አስተምሮ በዘ አስተምረው ነበር በርዱ የሚያጠግብ መልስ እስካሁን ድረስ ደሞ አንድ ነገር ልንገራቸው ወንድሞች አሁን ይሄን መልስ የሚሰጠኝ ከዚህ ሮም ካለ እስላም ቢሆንም ደስ ይለኛል ምክንያቱም ክርስቲያኖቹ ያኔ ብዙ ጊዜ ጠየቅኳቸውና መልስ ሊሰጠኝ የቻለ ሰው የለም። መጀመሪያ አያውቁትም፣ ስለማያውቁት ነው። ምንም ነገር ሊያውቁት አይችልም አስለን። ወላሂ ቀሳውስቱ ራሳቸው አያውቁትም እንኳን ተራ ክርስቲያን። ግን እኔ አሁን ጠይቄ እንትኑ ለኩራት ወይም ደግሞ ለመፈኮር አይደለም ጠይቁ። ወላሂ እኔ ኡሪዱ አን አዕርፍ ያ አኺ፣ እኔ ይህን ነገር መልሱ ለማወቅ ፈልጋለሁ። እሺ፣ እየሰማችሁኝ ነው? እሺ፣ ጥያቄው ምን ያህል መሰላችሁ? እኛ 25 የአላህ መልእክተኞች በቁርአን እንደተጠቀሱ እናውቃለን። ቀውሙ ሙሳ፣ ሙሳ፣ ዳውድ፣ ኢብራሂም፣ ዘካት፣ የሕያ፣ ሰይድና ኑህ፣ ሰይድና አዩብ፣ ሰይድና ዩኑስ፣ ኢድሪስ፣ አልየሳ፣ ዙልክፍል፣ ሰይድና ኢስሓቅ፣ ሰይድና እስማዒል፣ ሰይድና ያዕቁብ፣ ሰይድና ዩሱፍ፣ ሰይድና ዩኑስ፣ ሰይድና ሃሩን፣ ሰይድና ሁድ፣ ሰይድና ሳልሕ፣ ሰይድና ሱለይማን፣ ሰይድና ሉጥ፣ ሰይድና ሹዐይብ፣ ሰይድና ኤልያስ። እነዚህ 25 ርሱሎች በቁርአናችን የአላህ መልእክተኞች መሆናቸውን እናውቃለን። ክርስቲያኖቹም ያውቃሉ። 25 ናቸው። ዒሳና ሙሐመድ አልጠቀስኳቸው፣ ምክንያቱም እነዚህ ለየት ያሉ እንትን ናቸው። ሙሐመድ ከኛ ጋር ያለው ዒሳ ደግሞ የታወቁ ናቸው። እነዚህ ሁለት እነዚህ 25 ሩሱሎች ለህዝብ የተላኩ መልእክተኞች ጥያቄው ምን ይላል? ሀል ቀውሙ ሀኡላ የእነዚህ ሩሱሎች ተከታዮች የነበሩ ለምሳሌ ሰይድና እብራሂም ካልን ከአስር ሺህ ዓመት በፊት የነበረ ነው። ሰይድና ኑህ ካልን ከ50 ሺህ ዓመት የነበረ እንትን ነው። ወላ ከሀያ ሺህ አላሁ አዕለም። ሰይድና አደም ያሒ ከሺህ ዓመታት በፊት የነበሩ ሩሱሎች ናቸው። እነዚህ 25 ሩሱሎች ተከታዩዋቸው እነዚህ የሚከተሉ ህዝቦች ሀል ካኑ ያዕቡዱነ ዒሳ፣ ዒሳን አላህ ብለው ይገዙት ነበር? ለጥያቄው በደቃቁ ነው እንትን ብለው አሁን ክርስቶስ ድር የፈጠረ ኢላሃችን ጌታችን ብለው እነዛ 25 ሩሱሎች እና ተከታዮቻቸው ኢላህ ብለው ይገዙት ነበር ወይስ አይገዙትም? ይህ አንድ ጥያቄ ነው። ሊአነሁ ለምን መሰላችሁ? የስተሒል አን የኩነ ፊል ከውን ኢላሀይን። ላላላላ ዒሳ ከሱ ዘመን ጀምሮ ነው ኢላህ የሆነው ካልን እንግዲህ ስንት ኢላህ ነበሩ በዚህ መሬት? በሰማይና በመሬት በሁሉ ይህን ጠቅላላ ፍጥረት አንድ ኢላህ ብቻ ነው የሚሸከመው። ሁለት ኢላህ ሊሆኑ አይችሉም። ሁለት ጌታ፣ ሁለት እግዚአብሔር፣ ሁለት አላህ ሊሆኑ ጨርሶ አይችልም። አቅልም አይቀበለውም አይደለም። ስለዚህ ይህ ዒሳ ኢላህ የሚሉት ነገር ከዒሳ በፊት ማን ነበር ኢላህ ሌላ? ሁለተኛ አንበደአ አልኡሉሂያ ብዒሳ ያኒ የአላህን የዒሳን ጌትነት የዒሳን እግዚአብሔር መሆን ከተወለደ በኋላ ነው የተጀመረ? ከዛ በፊትስ ማን ነበር ኢላህ? ሶስተኛ አዩሃ ነሳራ እናንተ ክርስቲያኖች፣ እኔ እስቲ አንድ ሰዓት ልጠብቃችሁ፣ ወይም እስላሞች የምታውቁት ከሆናችሁ አሁን የጠየኳቸው ጥያቄ ወልሱልኝ፣ ወላሂ ለማወቅ ነው የምፈልገው። ጠይብ ወለይተ ሀዘ ሱአል ሱአል ተሐዲ ሱአል አኸር ያኸዋ ሌላ ጥያቄ ወለማ ቀተሉሁ ወሰለቡሁ ከማ የቁሉን ክርስቲያኖች እንደሚሉት፣ እኛ እንደምንለው ሳይሆን ክርስቲያኖች እንደሚሉት ዒሳ ወይም ክርስቶስ ከተገደለና ከተሰቀለ በኋላ መን ካነ ዩዲር ሽኡን ልከው የሰማይና የመሬት አስተዳደርነትና መሪነት ማን ነው የነበረው መሪው ኢላሁ ወይም ደግሞ የመሬትና የሰማይ ሁኔታ የሚጠብቀውና የሚመራው የነበረው እንደ ኢላህ ሆነ የሚመራው ማን ነበር? ምክንያቱም ዒሳ ተገደለ፣ ተሰቀለ። ሶስተኛ ጥያቄ ወልአን አሁንስ ዒሳ ተገድለዋል፣ ተሰቅለዋል፣ የለም አይደለም። ማን ነው ኢላሃችን? አሁን እንግዲህ ኢላሃችን የሚሰማ የሚያይ መሆን አለበት እንጂ ሙቶ የተቀበረው የተሰቀለ ኢላህ ሊሆን አይችልም አይደለም እንዴ? الذي يدبر خلائق السماوات والارض السماين نامير يعرشو كرسي كله استدار هو نو بتام يمكهدو يميسمانا يمياي يمياستول جيتا هون عندك اين هو اذا كان سوق هون تجدلوان بلاچوا تسقلوان بلاچوا شو اراتني اوت يعني كيف يخلق المثل مثله سو فطرت انديت اندسو سو فطرت يفطران يعني مخلوق يخلق مخلوقا عجبا بطان جرمان. طيب وان كنتم تقولون ان عيسى اله ليس بمخلوق عيسى لك اله نو جن فطور ادلم كلاچو يدمو نغر كله فرسه هذا شيء عجيب يعني فطور ادلم اندسو ادلم كلاچو دمو من مهونو دمو لما اكفلكالو واذا كنتم تقولون انه ليس بخالق لا فطاري ادلم كلاچو دمو لمن دنو متغزوت فطاري ان هوني لمن دنو منتغزاو هذا بدو اعجب من الاول يا اخوه الذي تياكيوچكم يسردان قواطا والله اريد ان افهم يا اخي انك قال لي جبان فلقالو كنانته ولا اسلام هونو انتن يمنغرين سو كاله ينكرني والله للرد افلقالو شيء ايش يقول الثانية مرة اني عند كان بكامباني سرانة برنا يهتج عوتم صوست كريستيانو جامدتاو صوست عندو هندنو هنالتم واندو مجا يعني كنياو ينياو وقناتشو عندو اريتراونو عند اتيبياونو اندزي عندو دومو هنداونو انا تواتشو نا شو مانو الهاتشو والكواتشو هون انتي منهم يسدس عمد الانجي اسلام بتتعيكو من ربك بتلو الله ربي اين الله الله في السماء خلق السماوات خلق الارض الها النبي صوص تتعيكو اتشونا منو الهاتشو بيستعيكاتشو والله صوصم تلاعيو صوصتم بالتوحيد كنو بالتوحيد صوصتم يتلاعيو ما سيستم عندما اقرت من علي اندي النفس تعرفه من اقبه سلزيها لي لمن اكل يعني انت اله يعني اله ما لك كونه لذلك لا اوقف قال النفس تعرفه عليه لبك الله عليه نفسه تاوقعلك ان نفسي على وقعتكمنا اساوقات قلت انجد نفسه قشاشه عليك اتاوقو نفسك تاقالك عليه من تلالك يا اخو ان النفس تعرفه يمين المرس الثقيل طيب من اللي بقى انجد يا اخي اني على وقعتكم بيقولوا لا النفس تعرفه ايه مرساد اللي مالكو تدري واحد يقول للنفس تعرفه طيب قلت له اريد ان اعرفه يا اخي اسوقني لا يا نزاد مو قلت مرس قلت عيت مرس ستوي عنده كرسوز يلنيا عنده املاك يماي تاي يماي تحسس منامن دزينو يت الله بلو انا اسو سما يالله علي كذا يعني صوصتم يتلاقي بتوحيد كنو بتوحيد عجبت ايش ይህ ሁለተኛ አርስታችን ይህ ነበር። እባካችሁ ይገርማችሁ እውነቴ ነው ችላ ብላችሁ አታልፉት ይህ ነገር በጣም ይገርም ነገር ነው እና በትልቅ ስህተት እንዳሉ ግልጽ የሚሆንልህ ይህን ጥያቄ ስትጠይቅ ብቻ ነው። ጥይ ሶስተኛ አርስታችን ዛሬ ይገርማል አንድ እስላም አለች በዚህ በሳውዲ አረቢያ እና ሴቶች በተለይ ይህን በደንብ ስሙት جن سفرباك بسو النتوى جن كباك غلت هونو سوست هونو عرات هونو تبازو كهيا بلاي هونو آهون جنو تشكونا تشكونا كهيا بلاي هونو بتفا همس تشكروات بيك انو بسامن تعرض عرات عمس تقذي وده شيخ تهيدان يك عرق الله تعالى زمزموها يفس صباتاني تفينو مقرفتنو يقرفواتان بدك انو تخبالي جنو تشكونا እኔ ግን ብዙ ጥረት አድርጌ ከሷ ጋር እየጠየቁ እየተመላለስኩ ምናምን የእሷ በሽታ አወቁት ወነቱን አወቁ ለኔጃ ሰው ላይ ቀበለው ይችላል ላኪን ባለኝ ተበክሮና ባለኝ የመጽሐፍ ባነበብኩት والله እሷን እንትን በደንብ አወቁት ምን መሰላችሁ እሷ አሁን ማንኛውም ነገር ያኔ ድንጋይ ትንሽ እግሯ ከመጣ ከነሱ እኮ ነው እነሱ እኮ ነው እንደዚህ የሚያደርጉት ትላለች። እንደዚህ ካስነጠሰች እና በቃ ሶስት አራት ጊዜ ይኸውላችሁ አፍንጫ ሊዘጉት እኮ ነው የሚፈልጉ እነሱ ትላለች። እንቅልፍ እንትን አድርጋ ህልም ካየች እንዴ እነሱ እኮ ስረብሽን ያደሩ እነሱ ናቸው ኤቭሪ ሐረካት እነሱ ናቸው ትላለች። ሳይታወቃት በኩፍርና በሽርክ ገባች። እኔ በጥናት የደረስኩት ነው። ወደ ሼኾቹ ደግሞ ብንሄድ ሼኾቹ የሚቀሩላት ይህ አይፈውስም፣ ይህ አያድንም፣ ይህ ግን ጥሩ ሼክ ነው ይፈውሳል ያድናል ትላለች። ሳይታወቃት እልም ያለ ሽርክ በዛ ውስጥ ገባች። طيب هذا الشيخ لا يشفي وهذا الشيخ يشفي يا اخت الشافي هو الله سبحانه وتعالى المحيي والسبحانه وتعالى لا قلبها بشيخوتنا بجنوتش السر برد كذا انتن عليش بكا اهم اني يدرس كبت من جنو يعني لابراتور اكسبرمنت اركي من اركي تقلالا اني كاسيت علي تقلالاتشو بامارنيانا بتقرنيا يسوس ساعات يسوس ساعات الرقية الشرقية من يعني بلالين سموتنا بزونا قد تقلالاتشو كذا عند سو ما يقو يجن بشتان تقلالاتشو من جنو يسموه المس الوهمي ይህን ያዙት ወንድሞች ሴቶች ብዙ የሚያጠቃቸው ይህ ነው አልመሱ አልወህሚ ጻፉት እስኪ መስ ማለት የሸይጣን ልክፍት ማለት ነው ወህሚ ማለት ደግሞ የሌለ ነገር በጭንቅላት የምታሰለስለውና እንትን የምታስበው ነገር ነው የለም እኮ ላኪን ለምሳሌ አሁን እንበል ያኔ ሐኑታ የኔ ካሴት ትሰማለች ካሴቱ ምን ይላል ሶስት ሰዓት ይናገራል አይኒ የወደቀበት ሰው ምልክቱ ይህ ነው ይህ ነው ይህ ነው ይህ ነው እስከ 10 ጠቅሳለሁ። ጅን የገባበት ሰው ደግሞ እንዴት ታውቃለች የምታውቀው በዚህ በዚህ በዚህ በዚህ በዚህ ነው ዝርዝር አድርጌ እዛ አስቀመጥኩት። አሁን ሐኖታ يعني ኢማኗ በጣም ضعيف ከሆነ ምንድነው የምትለው አንድ ነገር ሲገጥምበት አው በካሴት የሰማሁት ሼክ ኢብራሂም ያሉት እኮ እንደዚህ ይህ እኮ ነው ጅን እንዳለኝ እኮ አውቃለሁ እንዴት ታውቃለች ይሄ ነገር እኮ ምልክት እኮ ነው ትላለች። ሰኮ ጅን የላትም በቃ ጭንቅላቷ እንደዚህ ይላል ስፕሪት እንደዚህ ምድ ነው ምትት በአማርኛ ያኒ ዋህሚ ዋህሚ ማለት የሌለ ነገር ራስን መሰርተህ በጭንቅላት ማስገባት ነው ተማም ጠይ አሁን ይህ ነው ልጅቷ አሁን ያልኳችሁ ከሀያ በላይ ጅኖች እዛ የተዋለዱ በቃ አስቸገሩኝ ትላለች። ስለዚህ ግማሽ በሽታዋ ምንድን ነው ታውቃላችሁ ዋህሚ ነው ዋህሚ ማንኛውም እሱ ጋር ታጠንቀዋለች ከእነሱ ኮኑ እንደዚህ የሚያደርጉት በተለይ በዚህ በጎን ያለማ ይህማ እፍሪት ነው ይህማ ትራክተር ይዞ እንትኑ ታንክ ይዞ መጥቶ ነው የሚወጋኝ ያለው ኧረ በዛ በጭንቅላት ያለው ጅንማ ይህማ መንግስቱ ኃይለማርያም ነው አላጦን ያኔ ደርግ አባል ነው የሚያደርገኝ ምናምን እንደዚህ እንደዚህ ትላለች ራስዋ እየፈጠረች እየፈጠረች እየፈጠረች ዋህሚ በጭንቅላት ላይ ራስዋ ምታ በሽታ መጣች። ይህ ነው ትልቁ በሽታ ወንድሞች እህቶች ይህ ነገር እንዳያጠቃችሁ ባካችሁ ይህ አንድ ነው። ጠይብ ሁለተኛ ምክር የምሰጣችሁ ለወንድም ለሴትም የጅንና የምናምን ልክፍት የሚለው ነገር አሁን እየበዛ ይሄዳል አንድ ትልቅ ምክር ልስጣችሁ ወንድሞች አንሳሁ ኩሉ መን ኡሲበ ቢሃዳ ይህን ነገር ያጠቃው ሰው አን ዩኻጢብ አላህ ከአላህ መነጋገር ማን ነው አላህ አልዓዚዝ الحكيم الجبار المتكبر المحمي الشافي حقيقة الذي هو على كل شيء قدير رب الجن ورب الشيطان ورب الإنسان الذي يحيي ويميت الذي يشفي ويمرض هو الله سبحانه وتعالى من دنو أنت وإذا عند لك كسي هنا فترة شيطان ولا جن ولا الزاتة أجتة كل سطحنا مريت فترة يجب النجم الله هنا فترة ወለዚህ ተጨማለቀው ለምንድነው? እኔ እውነቴ ነው ትልቁ መድኃኒት ማለት ለጅንና ለልክፍት እንደዚህ ثقتك بالله بالله ቀጥ ብለህ يعني መተማመን በአላህ መተማመን ትልቁ ይሄ ነው። እኔ አንድ ነገር ልንገራችሁ والله سبحان الله እኔ አንዳንድ ጊዜ ወንድሞች አላህ እንደ ጓደኛዬ ነው ማረገው እንደ ጓደኛዬ ማስመሰ ታቀላችሁ አላርቀውም ከኔ ቅርብ ነው ቅርብ የጠየቅኩት እንደሚሰጠኝ አቃለው ባይሰጠኝም እንደሚሰማ እንደሚያይ ያ ረቢ አንተ ብቻ ነህ ስለው ደስ እንደሚለው አቃለው ወላሂ እንደ ጓደኛዬ አናጋግረዋለሁ ይሄ ደግሞ የነብዮች ጠባይ ነው ወንድሞች ዝም ብለህ አንተ አላሁም ተፈቅድ ለና ወርሐምና ዋፊና ዋፉ አላ ወታብዛክ የነገር ሲደርስ ምን ከባልሽ ከሚስት ከጅን ከሸይጣን ከጎረቤት ከጓደኛ ከዘመድ ከምን እንደዚህ ጭንቀት ሲደርስ እልጃ الى الله سبحانه وتعالى يا ربي انت ያለህ እንዴ እንደዚህ ልትሰቃይ ማን ነው سيدنا ادم ምን ይሉ ነበር ان لم تغفر لنا وترحمنا لنكونن من الخاسرين انت كرهون كلن انت كرهكين والله العظيم كلكم خساره ما بتسلو بلو دعاء ربنا نبر سلازي اني عن نجر لنجراتشو عنده اعرابي قطتنيا نو بنبياتش صلى الله عليه وسلم جزيه كونو قطتنيا جاهل من ما كما علم يلو لكن كنين كانت بلاي الله نيكا በአሊሞች የተባሉ ሰዎች ብትሰበስቧቸው ከነሱ በላይ አላህን ያቃል ይሰውየው ምን አደረጋ እንደከን መጣና በካዕባ ስር ሆኖ ዱዓ ያደርጋል فيقول اللهم ربي الى النار والله لن تدخلني النار جهنم አታስገባኝ እንጂ እኔ አቃለው جهنم እንደማታስገባኝ ምን አሳወቀው ፈጣን አንተ لا تدخلني النار فاذا ادخلني النار لولا الله كنوا جهنم كسبان جمعتني مع اناس طالما حربتهم وكرهتهم من اجلك جهنم كسبان يكون لانت بيه يطلحواچونا بطرنت بكا بسونتنا بشنكلات يطلحواچو سوت كنسو لتاخين لا انا مؤمن እኔ እኮ ባንተ ያመንኩ ሰው እኮ ነኝ ጎንበስ ብዬ በስደል ስብሓነ ረቢ ልዓላ ስልሙ ውለው እኮ ጃህል አላህ የለም የሚለው ከሱ ልጨምረኝ ወላ ይህማ ስራህ አይደለም ይህ አንተ ባህርያት አይደለም ጌታዬ ጀሀነም አታስገባኝ በሌላ ቅጣጅ ችል ይሆናል ላኪን ጀሀነም ወላ ይህ አታስገባኝ ይላል ይህ ነገር መፈኮርና ተሓዲ አይደለም እምነት ነው ፊቃ እኮ ነው ጌታዬ እንዴ ጀሀነም ከአስገባኝና ከአቡ ጀህል ጋር አስገባኝ ማለት እኮ ነው። እኔ ደግሞ አቡ ጀህልን የጠላሁት ለአንተ ብዬ እኮ ነው። ህይወቴም በሙሉ የአቡ ጀህል ተከታዮች የጠላኋቸው ለአንተ ብዬ እኮ ነው። እንዴት ከምጠላው ሰው ታስቀምጠኛለ? እንዲ አይሆንም እንጂ ይላል። ሱብሓነላህ አልዓዚም። ጠይብ ቀድያ ከቢራ ወሃማ። አንዱ ደግሞ ምን ይላል መሰላችሁ? አንዱ መጣና ሹፍ የአላህን ባህሪያት ማወቅ የነቢያችን ባህሪያት ማወቁ እኮ ትልቅ የኢማን እንትን እኮ ነው። አንዱ አዕራቢ ደግሞ መጣና ለነቢያችን ምን አላቸው? ያ ረሱላላህ አላቸው፣ ናም አዕጢኒ ሚማ አዕጣከ አላህ። እዛ ስንዴ ምናምን ተምር ዘቢብ ነበር ለሰደቃ ብሎ ያስቀመጡት ነቢያችን፣ እና ይበትሉት ነበር ይሰጡት ነበር። እና መጣና ይህን አንገታቸውን እንትን ይዘው ልብሳቸው እንደዚህ የጎተተ አዕጢኒ ሚማ አዕጣከ አላህ ليس هذا لأبيك ولا أمك لاحظه يقول يا أباتي أنك هذا لم يهدي ست أن ينجي لاحظه أو سيدنا عمر ربار بالشكل تنعبدد أنه لقد لو يفلق توت يا عمر توت عنده مدعنا يا فلان انت قاتلك الله القمس انت لنبيعش من الكلام لها لاحظه نبيعش من زنبروس زنبروس كميش على صالحنا زنبرو فقال النبي صلى الله عليه وسلم أما الصدقة نعم هو لله وليس لأبي ولا أمي نعم نتناقر كو صدقة يا الله نو يا باتي من ناتي ما دلنا بسبح الله وعلم قن مجمرة فكات عنده عنقتين يقوتت كنده عند الزي صدقك يا عسان نسكن يا دلنا مجمرة كطاها الله وكذا سبح الله وعلم من هذا سويه والله لن تعقبني على شو አትከታኝም አትችልም ያው ለእኔ አትከታኝም አትችልም አላቸው። ነቢያችን ገረማቸው። ለምን እንዴት ከታህ ነው እንጂ አለ አትቀጣኝ። ለምን አሉት? ሊአነከ ነቢዩ ረሕማ ላ ተጅዚ ሰይአቱ ብሰይአ ወላኪን ተጅዚ ሰይአቱ ብልሐሰና አካሃለሁ እንጂ ሰለላሁ ዐለይሂ ወሰለም አንተ የእዝነት የረሕማ የትኑ የርኅራሄ ነቢ ነህ እንጂ ጨካን አይደለህም። መጥፎ የሰራብህ ሰው በመጥፎ አትመልስም። የተደበበህ አትሰድብም። የመጥመለመድ መታም እኔ እኮ ይናቃለሁ እኮ ይህን በራቅ ኖሮ ይህን አይነት ድፍረት አንደፍርም ነበር። አንተ ነቢዩ ረሕማ፣ ነቢዩ ሁዳ፣ ነቢዩ ሸፈቃ አላቸውና ፈገግ አሉ። ነቢያችን አወቃቸው። ነቢያችን የሰደባቸው የሰደባቸው አይሰድቡ፣ መጥፎ ካደረጋቸው መጥፎ አያደርጉ። ስለዚህ አወከኝ እንደማለታቸው ነው። ፈገግ አሉና ስጡት አሉትና ማሻአላህ ሁለት አህያ ጭኖ ሰጡት ማለት ነው። አሁን ይህ ነገር ነቢያችን እንደ መድፈር አይቆጠርም። ምንድን ነው አወቃቸው። ነቢያችን ረሂም ረኡ አዛኝ መሆናቸው አውቆ ነው እንደዚህ እንደ ህፃን ዝም ብሎ ትን ያደረገው ነቢያችን አወቁት። ስለዚህ አሁን ደግሞ አንተ ጅን ነው፣ በሽታ ነው፣ ሸይጣን ነው፣ ልክፍት ነው፣ ምንድን ነው ይህ ነገር? አንተ ታውቃለህ፣ አንድ ቀን የነገርኳችሁ አንድ ሰው አንድ ህፃን አለው። ልጅ እኮ ነው፣ የአምስት ዓመት ስድስት ዓመት ልጅ ነው። ምን ሊያስተምረው ይፈልጋል? አላሁ ሁወ አልኻሊቁ አራዚቁ ወሁወ አላሁ ስብሓነሁ ወተዓላ የፍዐሉ ማ የሻ። ይህን ነገር ሊያስተምረው ይፈልጋልና ይዞት ወደ እንትን ወጣ፣ ከገጠሩ ይዞት ወጣና በመንገድ ምን አለው? ስማ አለው ልጄ፣ አሁን በዚህ ገጠር ውሾች መጥተው ውው ብሎ ሊነክሱ ቢፈልጉ ውሻ መጥቶ በቃ በጣም ሊነክስ ምን ታደርገዋለህ አለው። በድንጋይ አድርጌ ወርወሬ እንግዲህ ራሱን መታለው ካልቻልክስ? ሁለት ከሆኑ ወይም ደግሞ ውሻው በጣም ጠንካራ ሆኖ በጣም መጥቶ እንትል በትር ካለኝ በብትር መተዋለው ካልቻልክስ? አትችልም፣ አንተ ህፃን ነህ። ሁለተኛ ነገር ደግሞ ሶስት አራት ውሾች ከመጡ ይበሉሃል። ምንድን ነው የምታደርገው? ብትጨነቀውና ከዛ በኋላ ባባ ነው ምን ላደርግ እንግዲህ የሚችለው በብትርና በድንጋይ ነው። አትችልም አለ። ከዛ በኋላ ምን ላደርግ እንግዲህ አለው። አባቱ ምን አለ? ስማ አለው፣ ባለቤት አለው ውሻው እኮ ባለቤት አለው። እና ምንድነው ትለው? የውሻው ባለቤት የውሻው ባለቤት ያ ያንተ ውሻ እኮ በላኝ በላኝ አጠፋኝ፣ እባክህ እባክህ በለውና እየሮጠ መጥቶ ውሻው ይዞ ወደ ውስጥ ሲገባ አንተ ቀጥታ በመንገዱ ብታልፋል። ሰማህ አለው። አዎ ሰማሁ። ጥሩ ነው ጥሩ ነው። እንግዲህ ማንኛውም ነገር በህይወትህ ሲጋጠም ወይም ሲገጥም የጅኖች፣ የሸይጣኖች፣ የሰዎች ባለቤት አለ። ማን ነው ታውቀዋለህ? አላህ ነው አለ። ማንኛውም የሚያጠቃ ሲመጣ ኪላብ ወያ ረብ አልኸናዚር ወያ ረብ አሽያጢን ወያ ረብ አልአጅናን ወያ ረብ አልመረድ የሁሉ አላህ የሆንከው ያዝልኝ ነገር ትላለህ። አላህ ምን ያደርጋል? ضعيف ነው ፍጥረቱ ነው። አሁን ደግሞ እኔ አሁን ልጅቷ ያቺ ልጅ ያልኳችሁ ወላሂ ወላሂ አቁልኩ ባልዋን አምጥቼ ነገርኩት። ስም አልኩት፣ ያንተ ሚስት የጅን በሽታ አይደለም ያላት አልኩት፣ የወህም በሽታ አላት። ለዑለማዎቹና ለጅኖቹ ትልቅ ስጦታ፣ ትልቅ ዲል ታውቃለች፣ ዲል ትልቅ የማያደርጉት የማይችሉት ነገር ሰጠች። ዓለሙ ያድናል፣ ይፈውሳል። የዓለም ጥሩ ነው፣ የሚቀራ ጥሩ ነው፣ የሚቀራ ጥሩ አይደለም ምናምን ያለ ልቧ በላ የጀማ አይኔ ልንገራችሁ፣ አትደነቁ። ብቻ ሼህ የፈለገውን ሼህ ቢሆን አይፈውስም፣ አያድንም። በል ከዚህ በላይ ልንገራችሁ፣ ብታምኑት ባታምኑት ቁርአን ራሱ አያድንም። ቁርአን 99 ሚሊዮን ጊዜ ቢቀሩልህ አያድንም። ቁርአን የሚያድነው አላህ ብቻ ነው። ቁም ሲለው አላህ ወላሂ ሲል የሚድኑ ሰዎች አሉ። ኹትማ በሙሉ ቁርአን ብትቀራላቸው የማይድኑ ሰዎች አሉ። እኔ አንድ አውቃለሁ፣ አንድ ገጠርተኛ እኮ ነው ማያዕርፍ አንዲን ሸይ፣ ግን ልቡ በጣም በሀገራችን እኮ ነው መጥቶ ለአንድ ልክፍት ያለው ጅን የገባበት እኮ ነው። ዝም ብሎ እኮ ነው በቃ ቁሎላ ቀራለ ይሄ ደጋገመኝ አንተ ፕሊስ ሸይጣን አንተ እርጎ አንተ እርኩስ ለምን አትወጣም? በአላህ ወጣብያህ ነው በአላህ ወጣብያለሁ። ሰውየው ቆም አለም አይደለም ወላ የተማረ ሰው አይደለም ቁርአን ሐፈዝ አይደለም። ከልብ ግን ምን አደረገ? ሸይጣኑ ከአላህ ጋር አወዳደረው። በአላህ ይጀሃለሁ በአላህ እንድትወጣ አላህ አጥፋህና አላህ እንዲቀጣህ ነው። ይህን ብቻ ይደጋግምና ተባረ ወጣ ማለት ነው። ስለዚህ ወህም የሚባለው ነገር እባካችሁ ሴቶች፣ በተለይ ሴቶችን የሚያጠቃው ይህ ነገር ከወንዶቹ በላይ ሴቶችን ያጠቃል። ይህ እኮ ነው እንደሱ እኮ ነው የሚያደርገኝ። አዎ በካሴት የሰማሁት እሱ እኮ ነው ዝም ብሎ የሌላት ነገር። ይህ ሶስተኛ አርዕስታችን ነበር። ኦኬ አራተኛ፣ ወደ አራተኛ አርዕስታችን ሄድና ይሄ በጣም ትልቅ ነገር ነው፣ አቂዳን የሚነካ ነው። የቁሉ ሙዘኒ ሙዘኒ የሚባለው ትልቁ ዓለም ነው። አለም ከቢር ግድን ታውቃላችሁ። አሁን ስንለው የቆየ ነው እኮ ነው። ይህ ወስዋስ የሚባለው ዓለምም አይተውም፣ ዓለሞቹም አይተውም። ወስዋስ የሚባለው ነገር ዋህም ዋህም የጭንቅላት ወስዋስ ያኒ ዓለሞችም ያጠቃል። አልሙዘኒ ወዓለም ከቢር ግድን ድሮ የነበረው ነው። የቁል ኢን ካነ አሐድ ይኽሪጁ ማ ፊ ሰድሪ ወማ ተዐለቀ ቢ ኻጢሪ ይላል። በልቤ ወስዋስ ያጠቃኝ አሁን የሚያሰቃኝ ያለው በተውሂዱ በጣም የተውሂድ ችግር ነበረው ሰውየው እና ይህን የተውሂድ በሽታ የሚያድልኝን ወሻፊ ያለ አልኢማም ሻፊዒ ካልሆነ ስንት ዑለማዎች ሄጄ ይህን ነገር ሊያድኑት አይችሉም። ሰውየው ምን ነበር ያኒ ኸጠር አለይህ ሓጅስ በጭንቅላቱ በአላህ ተውሂድ እየመጣ ያስቸግረዋል። ኢብሊስ አላህ እኮ እንዴት መሰለ አላህ እኮ ነበር እንጂ እኮ አሁን እንዴት ነው? ጠይብ አላህ ምንድን ነው የሚመስለው? እግሩ ወደ መሬት ነው? ራሱ ወደ ሰማይ ነው? የዚህ አይነት ወስወሳ ወስወሳ እየገባ በጣም አስቸግረው። አለም ከቢር እኮ ነው። ሹ ኢብሊስ ያኒ ኸጠረ አለይህ ሓጅስ ወወስወሰቱን ፊ ቀድየት ተውሂድ ፈቃለ ልሙዘኒይን አለም ምን አለይ ለይሰ ሁናከ አሐዱን يستطيع ان يخرج هذا عني هذه الشكوك الشيطانيه الا الشافعي شافعي كان هنا يهن بشتاي ميادنني سو يلم شافعي عالم نو سلازي ود الزاد هيد بنو ود الشافعي هدا فذهبت اليه ود الشافعي هدا وهو في المسجد سيدنا شافعي في المسجد كنت بلو يستمروا هدنا وجثوت بين ركبتيه ተንበርክኬ ወይ ጉልበቴ ከጉልበቱ ፊት ለፊት አደረግኩና ተንበርከኩ አለ። ፈቁልቱ ለሁ ሰይድና ሻፊዒ ቁሉ ያ ኢማም አሉ ናም ሓጅሱን ሓጀሰ ፊ ደሚሪ በጭንቅላቴ የመጣ ወስዋስ በአላህ እኮ ነው በአላህ ተውሒድ በጭንቅላቴ የመጣ ይረብሸኛል። መስአለቱ ፊ ተውሒድ ወሸከከን ሸይጣን يعني طرق قاري لنا منا من يسجب باسجكر الشيطان انا فعلمت ان احدا لا يعلم علمك عند انت علمي اللهنا بتوحيد بتام بتام يبسله سو عند انت يلم بيرو بتاو يا شافعي سلازي بالله كونو بتوحيد يعني شكنا طرق قاري لنا وسواس يمطابني انا او متطبقالاتكو كسيدنا الشافعي يعني لا اله الا الله بلا اعوذ بالله بل منا من منا من ምክር ይሰጣቸዋል ይሰጡታል ነው አይደለም እንዴ? ሰይድና ሻፊዒ غضب تنسونا በጣም ተቆጡ። ثم قال اتعلم اين انت شوفوا እንዴት እንደገቡ ተመልከት የት እንዳለ ታቀለህ አሉት። قلت اعلم قال ያለህበት ቦታ ምንድነው አለው። هذا مكان اغرق اغرق الله فرعون ይህ ባህር ቀይ ባህር ማለት ነው። እዚህ ያለሁበት ቦታ ሰይድ አላህ ስብሐት ወተዓላ ፊርዖንን እዚህ አስገብና ሙሳን ድል ያጎናጸፈ አይደለም እንዴ? طيب أبلغك أن رسول الله صلى الله عليه وسلم أمر بالسؤال عنه exactly سيدنا موسى يموتوبتنا انتو سيدنا موسى ድል ይወጡበትنا انتو ፊርዖን የሰጠመበት ቀይ ባህር መሆኑን እናቃለን exactly ቦታው የት ነው ولا تيقوت قال هذا سبحان الله قال لا እንዴት አቀለው ቀይ ባህር 1000 ኪሎ ሜትር ነው ርዝመቱ ለምሳሌ 10000 ኪሎ ሜትር ርዝመት ያለው እና ፍርዖን የሰጠመበት አንድ 10 ሜትር እንደዚህ ስፋቱ 1 ኪሎ ሜትር ቢሆን ነው ኤግዛክትሊ ማን እንዴት አቀለው ብሎ መለሰ قال هل تكلم الصحابه صحابዎቹ አሁን በቀይ ባህር የሰጠመው ፍርዖን ልክ ቦታው የት ነው ብሎ ጠይቋል ወይም መከሩዋል ያውቁት صحابه يعني حاولوا ان يعرفوا هذا قلت لا طيب قال المزني لكن يا شافعي قالوا ما علاقه البحر بسؤالي اني يا الله وسوسال لنينا مدهريتن غرني قالكو اهو يا بحرو نجر من جنيت الله بلو طيقاتكم قال الشافعي تدري كم نجما في السماء استي ولا سماء استي قابل بالحي በሰማይ ስንት ኮከብና ስንት ጭንት ነው ስንት ኮከብና ስንት እንዳሉ ታቃለህ ስንት ኮከብና ስንት ነጅም እንዳሉ ታቃለህ ጠባን በሰማይ ያሉት ትሪሊየንስ አን ትሪሊየንስ ናቸው እንኳን እሱ ነብዮቹ ማያውቁትም قال كم نجم في السماء طيب ذم عليه ايش ያላቸው اي نعم خذ اي نجم استي عند نجم مرق انا عند نجمات عند كوكب مرق انا نعم من هذه النجوم هل تعرف جنسه اين تتقواله علاك طيب طلعته متى وقته متى انديطفى تاقله متى انديبرى متى انديطفى تاقله علاك عمره ين النجم متى اندتفطرنا ست عمت اندادرك تاقله علاك قال انت لا تدري عن شيء تراه بعينك وهو مخلوق بعينه متاعتشو كواكب تنا شرقاوش عينه متاعو يعني سماينا مريت بعينه يايهو ماننتنا هنتاون يماتاك أنتي تريد أن تعرف خالقه الذي لا تراه سبحان الله سبحان الله سبحانك ربي سبحانك الله أنتي متاعتشو بعرو مريتو كواكب تنا شرقاو بعينه يايه هنتاعتشونا ماننتاعتشونا ما يرشالكو እንዴ ነው ፈጠረ ጌታ የማይታይ ትልቁ ጌታ ስለሱ ማውቅ ፈልጋለህ አይደል? طيب ثم سأل قطرس ابن شافعي من قالوا سألني مسألة في الوضوء يوضو عند قياك طيقني يعني እንደገና ጥያቄው ራሱ ካርጎ ደሞ ቸንፈር ቸንፈር ቸንፈር ቸንፈር ያው እየቀኝ አንድ መስ ለመስጠታቸው ማለት የፊቆ ጉዳይ ቆይ ጠይቃቸው የጠየቁት እሺ አንተ ወጡ ስታደርግ እንደዚህ እንደዚህ ከገጠመ ታደርጋለህ ዝም እሺ እንደዚህ እንደዚህ ከገጠመ ስም ታደርጋለህ ዝም አጥፍሶ እትሎ ተፋበ እንደሻፈ ይመጣ አይችልም ثم فرعها الى فروع اربعه فسالني عن كل واحد منهما فلم اعرف منها شيء فقال لي شيء تحتاج اليه كل يوم خمس مرات بقال امست غزي يمسفلغه يسلاح غداي يودو غداي امست غزي يمسفلغه نجر تدع يهن نجر تته تتكلف علم الخالق الله ما ننته الا باوقت تقراله الله ما نو انديت نو كيف اندي اندي سلا الله ما ننته لما وقت تقفر الله له انت يودو نجر طيق يما يملس اذا حجس في ضميري نعم شيء ارجع الى الله اذا هجس في ضميرك شيء ارجع الى الله عند سو بالله هناك بشكلات متكربشه ود الله تمنوا الله قال تعالى والهكم اله واحد لا اله الا هو الرحمن الرحيم يهن نجد عند الله هو الرحمن هو الرحيم هو لا تدركه الابصار وهو يدركها من يفترت عينات الياي وما يتشل الله ذو كله يمياي ان في خلق السماوات والارض واختلاف الليل والنهار لايات انذ يقرا يا توحيد قران قرانا لبسكت انديله قال المزني فاستدل بالمخلوق على الخالق بنذ فطرته شارغو يا الله انت اللي كنت استمرني ثم قال له الشافعي لا تتكلف علم ما لم يبلغه عقلك عقله اللي ما يتشلي الله قداي بزو زي انا تارق بزا اتحسب وركز على المخلوقات التي امرك الله ان تتفكر فيه او كان አላህ ያዘዘን እኔ ፈጠርኳቸው ነገሮች ተፈላሰፉባቸው እወቋቸው የለትልቅነት እንድታውቁ ነው ያለ እንጂ በእኛ በእኔ አስቡ አላለም። ولذلك كان الامام احمد بن حنبل سيدنا امام احمد بن حنبل تلاقوا عالمنا شوكو العالم الكبير كان من تلامذه الشافعي امام احمد بن حنبل تلقوا عالم يشافعي تماري نظر وكان يقول لابنه سيدنا احمد بن حنبل لجاته عبد الله بن ثلاثه بني الى له نعم انت لجي الشافعي كالشمس للدنيا وكالعافيه للبدن ሻፊዒ ለዱንያ እንደ ፀሐይ ብርሃን ናቸው ለሰውነት ደግሞ እንደ ጤና ናቸውና ተከተላቸው አለ ሻፊዒ ወሐዘ። ስለዚህ እንዴት አርጎ ከጭንቅላቱ ገርፎ ከጭንቅላቱ የወስዋሱ እንደሚወጣ ሸይና ሻፊዒ አደረጓቸው። እኛ ደግሞ ይሄን ነገር ሲመጣ ወደ ላኢላሃ ኢላላህ ወህደሁ ላ ሸሪከ ለሁ ወደዚህ መሸሻ አለብን ነው ብለው طيب አራተኛ ዋርስታችን ተበልከቱ አንድ ኮሮ እናንተ በለጭ ሀገር ያላችሁ እኮ ሰው አበላሽታችኋል ወንድሞች ካናዳ አሜሪካ ሩሲያ ምናምን አውሮፓ ምናምን ያላችሁ አሜሪካ ያላችሁ በቃ የሰው ጭንቅላት እጥፍ ታርጋችሁ ነው ተወርሷችሁ ምን ነካችሁ እናንተ ተበልከቱ እንግዲህ ሳፈረ ሻብ አንድ ወጣት ነው ለትምርት ብሎ ወደ አሜሪካ ሀገር ሄደ እሺ አሁን እዛ በስድስት ዓመት ተምሮ መጣ وظل هناك برهة من الزمن يعني ስንት ዓመት እንደሆነ እዛ ቆይቶ ተምሮ ምናምን ጭንቅላቱን ተከፍቶ ባርጎላኩ بعد عودته الى اهله اصبح علمانيا ملحدا ينكر وجود الله امريكا كندا ምን ነው እንዴት ጨረቃ ደረሰ መሰለው ወንድማችን እዛ ደርሶ መጥቶ ያባቱ የናቱ ባህል ያላህን ዲን የነቢያችን መንገድ ሁሉ አጥፍቶ ጭንቅላቱ ታጥፎ መጣ። طيب انتم اهل الغرب غسلتم عقله يا اخوه فذا وهذا سيمتا اگر وسط في جبا طلب منهم ان يحضروا له معلم استي عند كنزع علماءش قلچاوش علماءش وطوعش يبالو استنطلني لكركروا عليه ከነጋላችሁ ትናንትና ኮሙስሊም ነበር 6 7 አመት በአሜሪካ ወላ በአውሮፓ ተቀምጦ መጥቶ አሁን ምንድነው እስቲ አጥልኝ ዘዑለማዎች የተባሉ ሊከራከሩ ከነጋ ሊከራከሩ ይችላሉ አላችሁ እንዴ አስئله ጥያቄዎች አሉ ልጠይቃቸው ብሎ እየተገተረ ተናገረ واخيرا وجدوا له معلم دين ودار بينهما الحوار التالي አሁን አንድ ትልቅ ዓለምና በጣም ምርጥ ሆኖ ዓለም መጥቷል ንግግሩ ተጀመረ አልቆላ يعني هذا من انت وهل تستطيع الاجابه على اسئلتي الثلاثه انت عالم نهل او عالم لي እኔ የምጠይቀው ሶስት ጥያቄዎች አሉ ልትመልስልኝ ትችላለህ አለው ወለው ሰውቀኝ መልስልሃለሁ አለው ከዛ በኋላ المعلم ماذا يقول المعلم انا عبد من عباد الله عباد الله داروش انجو انين وساجيب على اسئلتك باذن الله الله يسوق اي من سلاله يما لاقو دمو الله يا قلبي ينغره الله وعلي فتهتنا الذي يعني الشاب وطاف تنسانا هل انت متاكد اندي اول يوم تيجي تتملس له الكثير من الاطباء والعلماء قبلك لم يستطيعوا الاجابه على اسئلتي انا سنت دكتوراه الناس انت علماء تيكي ينت يا كلام الناس يمشي سو التجنب المعلم ساحاول جهدي ترى انه ان شاء الله يمشي لو نقدر ادرك له انا وبعون من الله اجيب الغلام نعم فاهل يا كوجمره وطات من عليه هل الله موجود فعلا ايه الله يمتلوت ان سماي مريض يفطر الله بقولت الله موجود علىاتكم واذا كان كذلك اريني شكله سبحان الله العظيم انقلي انت الله الله يمتلو كوني جتا فطري الله الله يمتلوت كوني اساي اني لو بايهوت نظر ما منهونا اساي يعني علىاتكم ف ከዛ ቀጥሎ ሁለተኛ ጥያቄ ጠይቃቸው። ቀደር ወቀደር ምንድነው? እናንተ አላህ የከተበው አላህ የፈለገው ምናምን ምናምን የምትሉት ምንድነው? ቀደር ወቀደር እኔ አልገባኝም ማለት። ሶስተኛ ጥያቄ إذا كان الشيطان مخلوقا من نار فلماذا يلقى فيها بعد ذلك وهي لن تؤثر فيه؟ شيطان بإسات ما يتفترت لألاتشو شيطان كإسات ما يتفترت لألاتشو كذا يوم أتنى ما سمت آدمو إسات وستيقبال تلألاتشو إنديت إسات إساتين بلان بلو إنذي صوصت تياك ويكاتشو عند تياك الله ألوي ونتنو متأكدنا ونتنيا قداء وقدر من دلو صوصتني آدمو شيطان بإسات يتسرع إنديت بإسات يكاتشو بلو كيكاتشو አሁን ዓለሙ ተመርከቱ እንደልከን ዓለሙ ምን አደረጉ? ወልጎ ጥፊ ሰጡት በትሩ በፊቱ ላይ ጥፊ መራጥ ጥፊ ሰጡት فصفعه صفعه قويه على وجهه فقال الغلام وهو يتالم يتسقعيه لماذا صفعتني لمن تفي ستهني قالاتهم ومن الذي جعلك تغضب مني نطيقه متيك انت تقطعله عندي انت تتمتني الله قالاتهم اجاب المعلم لست غاضبا تقطعك ادلم قالوا وان صفته هي الاجابه في سطر من سب نا لو صستم طياقه يطيقكن يهن في سطر اسو ملسلو قال الغلام ولكني لم افهم من مرته نوع اني القبني ما لي سويت المعلم ماذا تشعر بعد ان صفعتك تفك سطه ان من تسمى حلوت الغلام بالطبع اشعر بالالم بالام بهمم ان بالبين تسمعني بين تسمعني يا رجل اذا هل تعتقد ان هذا الالم موجود يمتين يمتلو ان انت من يمتلو አለ ብለህ ታምናለህ? አሉት አልቆላም ነአም المعلم አሪኒ شكله اذا ይንህመምና ፔን የምትለው ይስማኛል የምትለው አሳየኝ ተማህ ነው ማለት ለማመን ከፈለከኝ አሳየኝ አላችሁ አሉት አልቆላም لا استطيع እንዴ እኔ ነው ይስማኝ በህመሙ እንጂ እንዴት ላሳየህ አላችሁ المعلم هذا هو جواب الاول አንደኛው ጥያቄ አላህ አለ ወይ ካለ አሳየኛል ከው መልሱ ህመሙን ካሳየህን አላህ ታሳየኛል كلنا نشعر بوجود الله ولكن لا نستطيع رؤيته ሁላችን አላህ አንደለን لكن بعيناችን አይተን ይህ ነው ወጥነን ለመወቅ አንችልም ማለት ثم اضاف قتلوا المعلم هل حلمت البارحه لاني سوف اصفعك ثلاث الناس كما بتعرف بفي طفي اندمسطه تاك نبر وين بهلم ايتحال وين اندزي طفي اندمسطه تاك نبر قالوت الغلام لا اندي تاك الله المعلم هل خطر ببالك اني ساصفعك اليوم تنش انكم بجنكلاك بك بلو على المقام تنانتنا ايد الله عند علم اطيق الله عالم بطفي سطعني بلا بجنكلاته نبر قالت الغلام لا قال المعلم هذا هو القضاء والقدر قضاء وقدر يبالو يما تاوقو نجر يالطبقو نجر دبو لله سيقلبه يرو قضاء وقدر قالت نجرين تنانتنا كتنانتنا بفيت كان دور بفيت شيخ اغلي طفلي سطعني نو بلو بچنبلات احنا نبرم الله متاونا طفلي سطعو هذا هو القضاء والقدر قالت ثم اضاف كذا هلا تقول علمو يدي التي صفعتك يتشن إجي كفية ستتش مما خلقات كما تلو يتفترتش الغلام من طين آدم كتراب تراب إن يدو مو كسونا يتفترنو كتراب نو يتفترو المعلم وماذا عن وجهك يعني أفيتس كما تلو يتفترو كتراب كأثر نعم المعلم ماذا تشعر بعد أن صفعتك يعني تأتيك سطه اندي تسمعه قال أشعر بالألم فين تسمعي المعلم تمر فبالرقم من أن الشيطان مخلوق من نار ولكن إذا شاء الله فستكون النار مكانا للشيطان لكن ده عنده أنت كتراب تفترة በትራብ እጅ አርገ ሲሰጠ የታመምከው እሱ ደሞ ከናር ተሰርቶ ወደ ናር ገብቶ የናርን ህመም ይሰማዋል ብሎ አስረድ ሶስት ጥያቄዎቹ በጥፊ መለሱለት ማለት ነው። ገባችሁ ታሪኩ ወንድሞች? አው አላህ እኮ አለ ምልኩቱ እንደዚህ ነው አላህ እኮ ሰማይ መሬት እኮ አላህ ባይኖር አይፈጠርም አሉ። ጥፊ ሰጡት ሶስት መልስ በዛ መለሱለት ማለት ነው። ሐቂቀተን እኔ በጣም ተደነቅኩ የዓሊሙ ነገር። طيب ክስተኛው አርስታችን